ቅዱስ አምሳሉ በመልኩ ፈጠረው እባብ ተንኮል በኃጢአት ቢጥለው የዚያን ጠላት ራስ ጌታ ቅጥቅጥ ኃጢአትን ደሞዝ ሞትን ተበቀለ የቤዛነት ሥራው ተፈጸመ ብሎ የአዳምን ዘር ዕዳ በመስቀሉ ከፍሎ ሕይወትን ሰጣቸው በጎልጎታ የሰይጣንን ሥልጣን ከስሩ ገርስሶ ልዑል አዳናቸው እስሩን በጥሶ በቅዱስ ማደሪያው በቤቱ እንድንሆን በሕይወታችን ዘመን ለእርሱ እንድንዘምር ውርደታችንን ለወጠው በክብር ጌታ ስላሰበን በዘላለም ሰባት ማህት መጽሐፍት ዝግቱ ቢፈለግ ቢጠየቅ የሚከፍተው ጠፍቶ ከይሁዳ ነገድ አንበሳው ተነሳ ማኅተሙን ሊፈታ ኢየሱስ ድል ነሳ መጽሐፉን ከፍቶ አይቼ ትግባው እንቆቅልሽ ሆነም መፍታት የተቻለው ዋጀን በደም ለእኛ የተሰዋው የትንሣኤው ንጉሥ ኢየሱስ ብቻ ነው። ክብር ክብር ክብር ይሁን ዘ